ገባችሁም ይሉናል ረሱል አለይሂ ሰላቱ ሰላም። እና ይህ ማለት ባለፈው ጠቀስ አድርጌዋለሁ፣ 3 ቀን በላይ እንዳትኮራረፉ ማለት 3 ቀን አክሩፉ ማለት ትዕዛዝ ወይም ሱና መስሉ እንዳይታየን ብያለሁ፣ ተናግሬያለሁ። ምንድነው ነገር ግን ምን ይላሉ? በ3 ቀን መቀየዱ ይላሉ ዑለማዎች፣ የሰው ልጅ ቢጠቢአቲ ሀሊሂ ባህሪው ሆኖ 3 ቀን ድረስ ሊግረጨረጭ ይችላል፣ ሊቆጣ ይችላል። እና 3 ቀን ግን በበቂ ቀኖች ናቸው። 3 ቀን ከችግሩ ለመውጣት ከዛ ከቁጣውና ከሰፈረበት መጥፎ ባህሪ ለመላቀቅ ቁጣው እየቀነሰ ለመሄድ በቂ ዑድር እንዲሰጠው ወንጀል አይጻፍበትም ማለት እንጂ 3 ቀን አክሩፍ ማለት አይደለም። እድለኛ የሆኑ ሰዎች ከወዳውኑ ጥቃቱ እንደደረሰባቸው አፉ የሚሉና ይቅር የሚሉ ናቸው እድለኞች ሰዎች ማለት። ግን 3 ቀን ድረስ ወንጀል አይጻፍባችሁም ማለታቸው ነው። ኢማሙ ነዋዊ ረሂመሁላህ ምን ይላሉ? አተዳቡሩ አልሙዓዳቱ። ተዳቡር ጀርባ መስታጠብ ብሎ ማለት መጠላላት ማለት ነው። ወቂለ አልሙቃጣቱ መቆራረጥ ተብሏል። ለምንድን ነው እንደዚህ የተባለው? لأن كل واحد يولي صاحبه دبره እያንዳንዱ የተጣላ ሰው ለሌላኛው አካል ጀርባውን ስለሚሰጠው ነው ነው። እንግዲህ ይህ ደግሞ ያው حرام መሆኑን ነው ረሱል አለይሂ ሰላቱ ሰላም የሚጠይቀን የሚነግሩ ማለት ነው። ومعنى كونوا عباد الله اخوانا ብሎ ማለት اي تعاملوا وتعاشروا معامله الاخوه ومعاشرتهم في الموده والرفق. من ይሄ ነብያችን አለይሂ ሰላቱ ሰላም እናንተ የአላህ ባሮች ወይ ወንድማማቾች ወይም እህትማማቾች ሆኑ፣ እህትና ወንድምም እንደዚሁ ሆኑ ሲሉን፣ ልክ አንድ ማህፀን አንድ ሆድ ውስጥ ተኝታችሁ በአንድ ማህፀን የወጣችሁ የአንድ እናት ጡት የወተት ቃባችሁ ሆኖ የተመገባችሁ ሰዎች ወንድምና እህቶቻችሁ ጋር ተአሙል እንደምታደርጉ እንደምትኗኗሯቸው ማንኛውም ሙስሊም ወንድሞችና እህቶቻችሁንም እንደዚህ አይነት ሆናችሁ ተኗኗሯቸው ማለት ነው። ይህ ነው የወንድማማችነት ትርጉሙ፣ ይህ ነው ማለት ነው። በመተዛዘን በማህበራዊ ግንኙነታችን እንደገና ስንኖር በፍቅር በወዳጅነት መመስረቱ ልክ ከአንድ አንጀት እንደወጣችሁ ከአንድ ወድ እንደወጣችሁ እህትምና ወንድማማቾች ሆኑ ይሉናል። እና ስትተባበሩም እንደዛው። በአጠቃላይ ከዚህ በበለጠ ደግሞ ልባችሁ ንጹህ ሲሆን፣ አስተሳሰባችሁ መልካም ሲሆን ለወንድምና ለእህቶቻችሁ ለሙስሊሞቹ ልክ ለእናቶቻችሁ ልጆች የምታደርጉትን ሰላማዊ ልባችሁን ለሳቸውም አውሉት ነው የሚሉ ነቢያችን አለይሂ ሰላቱ ወሰላም። ኢማሙ ማሊክ ምን ይላሉ? ረሂመሁላህ ኢማሙ ዳር አልሂጅራ ኢማሙ አልመዲና ولا احسب التدابر الا الاعراض عن المسلم يعرض هذا عنه بوجهه يعرض عنه بوجهه ፊቱን ይዞረውና ጀርባውን ይሰጣዋል። ይህ ነው ተዳቡር የሚባለው ነው። በሁለተኛ ደረጃ የምናየው ምንድነው እንግዲህ ሀጅር የሚባለው ነገር ማኩረፍ ወይም መዝጋት የሚባለው ነገር ከሶስት ቀን በላይ ካለምንም ሸሪዓዊ ምክንያት በቂ ምክንያት ሳይኖረው ከሶስት ቀን በላይ ማኩረፍ ሐራም እንደሆነ ነው ነብያችን አለይሂ ሰላቱ ወሰላም ከሰጡን ሐዲስ ካስተማሩን ሐዲስ የምንረዳው። በሐዲስ አቢ አዩብ አልአንሳሪ أن رسول الله صلى الله عليه وسلم قال لا يحل لمسلم أن يهجر أخاه فوق 3 ليال نلالو يلتقيان فيعرض هذا ويعرض هذا وخيرهما الذي يبدأ بالسلام. نبياتنا عليه الصلاة والسلام بزيب بخاري بمسلم بالتورى حديث لاي من دين نوملون ለማንኛውም ሙስሊም ወንድም ሙስሊም ወንድሙን ሊዘጋው አይገባም፣ ሊያኮርፈው አይገባም ከሶስት ሌቶች በበለጠ አሉ። ከሶስት ሌቶች በበለጠ ይህም ማለት ነው አሉ። ፈያሪዱ ሀዛ ወያሪዱ ሀዛ ያንኛው አይቶ እንዳላየ ሰምቶ እንዳልሰማ ዘወር ብሎ ያሳልፈዋል፣ ይህንኛውም ዘወር ብሎ ያሳልፈዋል። ግን ከነዛ ከሁለት ከሚዘጋጉ ሰዎች ከሚኳረፉ ሰዎች ምርጡ ማን ነው? አሁን ነብያችን አለይሂ ሰላቱ ሰላም አለዚ የብደኡ ቢሰላሚ ሰላምታን አስቀድሞ የሚያስቀድሞ አሰላሙ አለይኩም በማለት ይላሉ። እንግዲህ ዑለማዎች ምን ይላሉ? በዚህ ሐዲስ ላይ ምን ረዳው ነገር ይላሉ? ተህሪሙል ሀጅሪ በይነ ልሙስሊሚና አክተረ ሚን ሰላት ላይ ከሶስት ቀን ያለፈ ባለፈ ማንም ሙስሊም ወንድሙን ሊያኮርፍ አይገባም፣ ካኮረፈ ወንጀለኛ እንደሆነ ነው የሚያስረዳን ይላሉ። ወኢባሐቱሁ ፊ ሰላት ልኡዋት ሌሎችን ተከታታይ ሌሎች ከበበለጠ ወንድሙን ወይም እህትሽን ልዘጋ አይገባችሁም ይሉናል ረሱል አለይሂ ሰላቱ ወሰላም። እና ይህ ማለት ባለፈው ጠቀስ አድርጌዋለሁ፣ ሶስት ቀን በላይ እንዳትኮራረፉ ማለት ሶስት ቀን አኩርፉ ማለት ትእዛዝ ወይም ሱና መስሎ እንዳይታየን ብያለሁ፣ ተናግሬያለሁ። ምንድነው ነገር ግን ምን ይላሉ? በሶስት ቀን መቀየዱ ይላሉ ዑለማዎች፣ የሰው ልጅ ቢጠቢአቲ ሀሊሂ ባህሪ ሆኖ ሶስት ቀን ድረስ ሊግረጨረጭ ይችላል፣ ሊቆጣ ይችላል። እና ሶስት ቀን ግን በቂ ቀኖች ናቸው። ሶስት ቀን ከችግሩ ለመውጣት ከዛ ከቁጣውና ከሰፈረበት መጥፎ ባህሪ ለመላቀቅ ቁጣው እየቀነሰ ለመሄድ በቂ ዑድር እንዲሰጠው ወንጀል አይጻፍበትም ማለት እንጂ ሶስት ቀን አኩርፉ ማለት አይደለም። እድለኛ የሆኑ ሰዎች ከወዲያውኑ ጥቃቱ እንደደረሰባቸው አፉ የሚሉና ይቅር የሚሉ ናቸው እድለኞች ሰዎች ማለት። ግን ሶስት ቀን ድረስ ወንጀል አይጻፍባችሁም ማለታቸው ነው። ኢማሙ ነዋዊ ረሂመሁላህ ምን ይላሉ? አተዳቡሩ አልሙዓዳቱ፣ ተዳቡር ጀርባ መስታጠብ ብሎ ማለት መጠላላት ማለት ነው። ወቂላ አልሙቃጧቱ መቆራረጥ ተብሏል። ለምንድን ነው እንደዚያ የተባለው? ሊአነ ኩለ ዋሒድን ዩወሊ ሷሒበሁ ዱቡረሁ፣ እያንዳንዱ የተጣላ يعانه بوجهه فيتون يزوراونا جرباون يسطاوال ينو تدابر ميبالاو نو بهولتهنيا درجه يمنا يو مندنو انغدي حجر ميبالاو نغر ماكرف وي مزغات ميبالاو نغر كسوس كم بلاي كالمين شرعوي مكنيات بقي مكنيات ساينورو كسوس كم بلاي ماكرف حرام اندهونه نو نبياچين عليه الصلاه والسلام كسطن حديث كاستمرون حديث يمن الرداو لحديث ابي ايوب الانصاري ان رسول الله صلى الله عليه وسلم قال لا يحل لمسلم ان يهجر اخاه فوق ثلاث ليال نلالو يلتقيان فيعرض هذا ويعرض هذا وخيرهما الذي يبدا بالسلام نبياتنا عليه الصلاه والسلام بزي ببخاري بمسلم بتورى حديث لاي من دنو ميلون ለማንኛውም ሙስሊም ወንድም ሙስሊም ወንድሙን ሊዘጋው አይገባም፣ ሊያኮርፈው አይገባም ከሶስት ለጠ አሉ። ከሶስት ሌቶች በበለጠ ይህም ማለት ነው አሉ። ፈያሪዱ ሀዳ ወያሪዱ ሀዳ፣ ያንኛው አይቶ እንዳላየ ሰምቶ እንዳልሰማ ዘወር ብሎ ያሳልፈዋል፣ ይህንኛውም ዘወር ብሎ ያሳልፈዋል። ግን ከነዛ ከሁለት ከሚዘጋጉ ሰዎች ከሚኳረፉ ሰዎች ምርጡ ማን ነው? አሁን ነብያችን አለይሂ ሰላቱ ወሰላም አለዚ የብደኡ ቢሰላሚ ሰላምታን አስቀድሞ አስቀድሞ አሰላሙ አለይኩም በማለት የሚገልጸው ነው ይላሉ። እንግዲህ ዑለማዎች ምን ይላሉ በዚህ ሐዲስ ላይ የምንረዳው ነገር ይላሉ ተህሪሙል ሐጅሪ በይነ ሙስሊሚና اكثر من ثلاث ليال ከሶስት ቀን ያለፈ ባለፈ ማንም ሙስሊም ወንድሙን ሊያኮርፍ አይገባም ካኮረፈ ወንጀለኛ እንደሆነ ነው የሚያስረዳን ይላሉ። ወኢባሃቱሁ ፊ ثلاث الاول ግጭቱ ከተፈጠረበት ሰዓት ጀምሮ በመጀመሪያዎቹ 3 ቀን መካከል ሙባህ እንደሆነለት ወንጀል እንደማይጻፍበት ግልጽ በሆነ ሐዲስ አስቀመጡልን ነብያችን አለይሂ ሰላቱ ሰላም። ሁለተኛው ደግሞ ይህ መንጥቁ ሲሆን ቃል በቃል የምናገኘው ትርጉም ሲሆን ማለት ነው። መፍሁሙ ደግሞ ከጀርባው የምንረዳው ነገር ምንድነው والثاني مفهومه وانما عفا عن الهجر في الثلاث وانما عفي عن الهجر في الثلاث بصوت قنوچ ብቻ ነው ከዛ በላይ ካለ ግን ሌላ ችግር üst እንደሚገባ ሰው ይነስል ለምን ነው ሶስ ቀን ለምን ተፈቀደ ቢባል لان الانسان مجبول على الغضب وسوء الخلق ونحو ذلك የሰው ልጅ ጥቃቱ ሲፈጸምበት ወይም ችግሩ ሲፈጠር በባህሪው ሆኖ ደካባለው እና የሰው ልጅ ሸይጣን ከላይ ከጫንቃው ላይ ይሰፍርበታል ምን ለምን ይገፋፋዋል ገጭጋጫ ገረጭራጫ እንዲሆንና ቁጣኛ የሆነ እንት ይለዋል ደሙ በፍጥነት የመዞር ባህሪ ታይበትና የደም ጓኖች ይገታተራሉ መልኩ ሁሉ ይቀየራል ልቡ ውስጡ ይቃጠላል። ያንድ ለማብረድ 3 ቀን ጊዜ ተሰጠው ሸሪዓችን አልহামዱሊላህ ሰምህ ነው የኛን እንኳን ስሜት ጠብቆልን ነው የሚያዝኑና የሚከለክሉን ዝም ብሎ አይደለም ማክሮፍ ክልክል ነው ተመጀመሪያው ደቂቃ ጀምሮ ማክሮፍ ክልክል ነው እኮ ቢለን እኮ አላህ Subhanahu ta'ala የሚከለክለው አለ ላ ይሳሉ አማ ይፈአሉ ወሁም ይሳሉን አላህ ኮለ ምን አረክ ተብላ ይጠይቀው ነበር ግን ዲናችን ዩስር ለመሆኑ ገር በገር የመጣ ነው ዲናችን ምን ጊዜም ለኛ ገርበቀር ሆ ስለመጣ እኛ ወንጀል üst እንድንገባ አላህ Subhanahu Ta'ala ስለማይፈልግ ረሱል አለይሂ ሰላቱ ሰላም አለ 3 ቀን ይፈቀድለታል አሉ። لان الله سبحانه وتعالى لا يكلف نفسا الا وسعها ቁጣ መቆጣት የማንንም የሰው ልጅ ባህሪ ነው ግን ቁጣውን ማሸነፍ መቆጣጠር ግን የሙስሊሞች ከሙስሊሞችም የጀግኖች ባህሪ ነው። ነብያችን አለይሂ ሰላቱ ሰላም እንዳሉት ምን ብለዋል አንድ ሰው ለይሰ ሸዲዱ ማን ይስራኡ الناس او كما قال عليه الصلاه والسلام ሰዎችን በትግል የሚደበልላቸው ሰው አይደለም ጠንካራ ማለት አሉ። ጠንካራ ማለት ሰዎችን በትግል የሚያሸንፍ ከግሩ በታች የሚያውል አይደለም ድግግ እንኩት የሚያረግ ሰው አይደለም ኃይለኛ ማለት አሉ። ታዲያ ሰማ ወእንመ الشديد من يملك نفسه عند الغضب الى عليه الصلاه والسلام ነብያችን ምንድነው የሚሉ በዚህ ሐዲስ ላይ ጠንካራ የሚባለው ሸሪዓ ጠንካራነቱን የሚመሰክርለት እስላም ጠንካራነቱን ጀግንነቱን የሚመሰክርለት የበታቹን በኃይል ድግግ አድርጎ የሚወቅጥ ሳይሆን ሲቆጣ ራሱን መቆጣጠር የሚችል ሰው ብቻ ነው ራው ነብያችን አለይሂ ሰላቱ ሰላም ጀግና ወንድ ኃይለኛ ማለት ያ ነው አሉ። እንግዲህ ከዚህ ሐዲስ የምንረዳው ምንድነው ቁጣ ከቁጣ ለመቆጣጠር ለብዙ ሰዎች የሚያስቸግር ከባድ አደገኛ ባህሪ መሆኑን ነው የሚያስረዱ ነብያችን አለይሂ ሰላቱ ሰላም። ለምን ቢባል ቁጣ ሰውን ሊቆጣጠር ራሱን ሊቆጣጠር የቻለ ሰው በሰዓት ኃይለኛ ተብሎ ይጠራል። ያ ነው ኃይለኛ ማለት የጎበዞች ጎበዝ ማለት ያ ነው ብሎ ስለነው ከዚህ የምንረዳው ነገር ምንድነው የቁጣኝነት ባህሪ ራሱ ቁጣ የሚባለው ነገር ብዙ ሰዎች ሊቆጣጠሩት የማይችል እርኩስ ባህሪ እንደሆነ ነው የሚያስረዱ ነቢያችን አለይሂ ሰላቱ ሰላም። እንግዲህ ቁጣ መቆጣት የማንኛውም የሰው ባህሪ ሲጠቃ ማለት ነው ሲሆን ራስን ግን መቆጣጠርና ቁጣውን ቁጭቱን ፍን አድርጎ ማያዝ የሙእሚን ጀግኖች የሆኑ ጠንካራ የሆኑ የሙእሚን ሰዎች መገለጫ ነውና ነው። طيب وقوله يلتقيان فيعرض هذا ويعرض هذا قلت يتتقاقوا وين شغلوا بمحكلاتهم يتفطرباتهم سواء سينغروا او سيغنعوا على النبي صلى الله عليه وسلم يام جرباون يسطوال يام زوردال يام زوردال قالوا وفي روايه فيسد هذا ويسد هذا يام يزغوال لهنياو يزغوال ሁለቱም ፍላጎተኛች አይሆኑም ለመገናኘት ለመታየትም ጭምር ማለት ነው ومعنى يسد اي يعرض يورله عرضه بدم العين جربون يسطوال قولوا انهم يسطوا ايدوت እንዳላየው ሆኖ ለማሳለፍ ይሞክራል በቻለበት በሻለው ኃይል ሁሉ ነው اي يورله عرضه وهو جانبه والسد بدم ساده ايضا الجانب الناحيه يقول اكل من يبقى سد يبقى ባረኛ ቋንቋና ነው እንደዚሁም ታዳ ነብዩ አለይሂ ሰላም በመከተል እናሉ ወኸይሩሁማ الذي يبدا بالسلام اي هو افضل وفيه يعني እንግዲህ ምርጡ ሰው አላህ ዘንዳ ጥሩ ሰው ሆኖ የሚመዘገበው በሰላምታ የጀመረ ሰው ነው ታዳ ዝላ እንላሉ ሰላምታ በማለቱ ብቻ ኩርፊያው ይነሳል ወይ ጥላቻውን አነሳ ማለት ይቻላል ወይ ሲሉ ኦለማው ተጋጩ አይ ይሄ አይደለም አንዳንዱ ሰው አዛ ለማድረግ ብሎ ሰላምታ ይለዋል አሉ ሰላምታው ምረብሽ ሆነ ያንኛው ሰላምታ የሚለው ሰው አላለም ይሄም ንደቱ አለ ግን ያንደን አዛ ለማድረግ ብሎ ለማፌዝ ለማሾፍ ብሎ ማለት ነው ለመከራከር ብሎ ሰላምታ የሚያቀርብ ሰው አላሉ ይሄ ከሆነ ቁጣውን አነሳ ማለት አይቻልም ለምን ያን الله سبحانه وتعالى يعلم السر واخفى የተደበቀንም ምስጢራዊንም አላንያንም የሚያጌታ ስለሆነ የኡነት ሰላምታ ነው አይደለም ያቋል የኡነት ሰላምታ ቢሆን ተዓላ በበላጭነትና በማቅረብ የሚያዩ ማለት ነው በሰላምታ የሚጀምረው ማለት ነው طيب ሌሎች ደግሞ ምናሉ አይ ሰላምታ የምንድን መግለጫ ነው አሉ የአውሬ ባህሪ ያለበትን ሰው ያንን ባህሪውን ማስወገጃ ብቸኛው መንገድ ነው አሉ። ለመዋደድ ምክንያት ነውና ነብያችን አለይሂ ሰላቱ ወሰለም በሌላ ሐዲስ ላይ እንዳሉት ምንድን ብለዋል? لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا او لا ادلكم بشيء اذا فعلتموه تحاببتم افشوا السلام بينكم ሰላምታ መለዋወጥ ሰላምታ ማብዛት ለምን ምክንያት ነው? ለመዋደድ ምክንያት ነው። መዋደድ ደግሞ ኢማንን መሙላ ነው። ኢማን ከመላ ደግሞ ጀነት መግቢያ ምክንያት ነውና ስለዚህ ምን ይላሉ? ሰውየው ሰላምታ ካቀረበ ከዛንኛው ላይ ከዚህም ላይ ያለን የቁጣ መንፈስ የአራዊትነት ባህሪን ያስወግዳል። የማስወገዳ አንድ ምክንያት ነውና ሰላምታ በማለቱ ሐጅሩን ወይም ኩርፊያውን ለቋል ማለት እንችላለን ይላሉ። አላሁ አለም ቢሷል طيب على كل حال ሰላምታ መለዋወጥ አለብን ማለት ነው። የተቋረፍነው ሰው ይታለን ሶስት ቀን መድረስ የለብንም ግን እንብካል ነፍስያችን ካላሸነፈን ሶስት ቀን ድረስ ወንጀል አይጻፍብንም ግን ፈልኑባድር ሶስት ቀን ከመላ ወንጀል ስለሚጻፍብን ጠንቀቅ እንበል። ወንጀል ደግሞ ራስን ለቅጣት መዳረግ ማለት ነው። ለቅጣት ለአላህ Subhanahu Wa Ta'ala ቁጣና ለአላህ ሰዓት መዳረግ ነውና ሰዓት መቼም ማንም አይወዳትም። ጠንቀቅ ማለትና ወደ ሰላምታ ወደ መታረቅ መሯሯጥ አለብን ማለት ነው። ሽማግሌስ ከመጣ ድረስ ተሚጠይቀን አንጠብቅ እህቶቼ ወንድሞቼ እዚህ ላይ ነፍሳችንን ማዋረድ እንዳይመስለን እኔ የበደለኝን ወንድሜን ራሴ ሄጄ መታረቁ እኔን ደረጃን ከፍ ያደርግልኛል እንጂ እኔን ያዋርደኝም والله አልዋርደኝም። እምዋርደው መቼ ነው? ትቢት ይዞኝ ወንድሜን ታረቀው ቀርቼ ለወንጀል ተዳርጌ የአላህ Subhanahu Wa Ta'ala ቁጣ ሲሰፍንብኝ ነው ደካማነቴ የሚታወቀው እዛስ አብቻ ነው ማለት ነው። እና ወንድሞቼ እህቶቼ መቋረጥ የለብንም ከሆነም ከሶስት ቀን ማለፍ የለብንም ከሶስት ቀን ካለፈ ወላሂ ረሱል አለይሂ ሰላቱ ሰላም ይሉን ወንጀለኛ ነው። አሁን በሐዲሶችም በግልጽ ተቀምጠዋል፣ ይመጡልናል ወደፊት የምናየው ይሆናል ማለት ነው። طيب ሶስተኛ የምናየው ጉዳይ اذا سلم احدهما على الاخر فرد عليه فقد اشترك في الاجر فقد اشترك في الاجر እንግዲህ አንደኛው አላህ ዘንዳ በላጭሁና በሚዛን ለአላህ የቀረበ ከመሆኑም ጋራ ይሄንኛው السلام عليكم ورحمه الله وبركاته ሲለው وعليكم السلام ورحمه الله وبركاته ብሎ ያንኛው ከመለሰ በአጅሩ እኩል ይሆናሉ በአጅሩ እኩል ይሆናሉ። ለምን ያመለሳል? ያ ሰላምታው መመለሱ የሚያሳየው ስሜቱ ምንድነው? ለመታረቅ ሙሉ ፍላጎተኛ እንደነበር ነውና አጅሩን በሁለት ለሁለቱም ይካፈላሉ ነው። ወኢለም ይرد عليه فقد باء بالاثم قال من لسمع ليلو السلام عليكم ብሎ ወንድሙ ያንኛው ጻጥ ካለ ወንጀሉን ተከናንቦ ነው የሚጓዘው ነው። وخرج المسلم من الحجر يا ابن يسلمه سويه سلامتا ملسلتم አልመለሰለትም እሱ ተኩርፊያው ውስጥ አውጥቷል ወጥቷል ነፃ ይሆናል ከወንጀሉ ነፃ ሆኗል ማለት ነው። ያልመለሰው ሰው ግን ወንጀሉን ተከናንቦ አላህ ይጠብቀንና ይጓዛል። ይህም ዝም ብያ ለምናገረው የሐዲስ አቢ ሁረይራ ረዲየላሁ ዐንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም قال አቢ ሁረይራ ባወሩት ሐዲስ አላህ ይወደድላቸውና ያላህ መልእክተኛ ነብያችን አለይሂ ሰላቱ ሰላም አሉ ይላል ምን አሉ لا يحل لمؤمن ان يهجر اخاه فوق ثلاث فإن مرت به ثلاث فلقيه فليسلم عليه لمنኛውም مؤمن አሉ ለማንዳችም ለማንኛውም مؤمن አይበቃለትም አሉ። ምንድነው ማይበቃለት? አይህጁረ مؤمنن فوق ثلاث مؤمن የሆነ ሰውን ማንንም ይሁን ማን ወንድም ይሁን ሴት ዘመድም ይሁን ባዕድ مؤمن የሆነ ሰው ሁሉ ከሶስት ቀኖች ባለፈ ሊያኮርፈው ሐራም ነው ሐላል አይሆንለትም አሉ። ሶስቱ ቀን ካለፈበት አሉ በዛ በኩርፊያው ባህሪዎቹ ነው ፈለቅም ሲያገኘው ፈሊሰልም አለይሂ አሰላሙ አለይኩም ወራህመቱላህ ይበለው ወል ነብይ ሰለላሁ ዐለይሂ ወሰለም ፈይረድ አለይሂ ሰላም እሽተረታ ፊል አጅሪ ይላል ነብይ አለይሂ ሰለላሁ ዐለይሂ ወሰለም። ያንኛው ይሄንኛው ሰላም አለይኩም ሰለላሁ ዐለይኩም ሰላም ታዲያ ያንኛው በአጅር እኩል ናቸው አሉ ሁለቱም ምርጥ ሰዎች ናቸው አሉ። وإن لم يرد عليه فقد باء بالإثم በወንጀል ተከናንቦ ይጓዛል ሰላምታ ያልመለሰው አካል አሉ። وخرج المسلم من الحجرة وهجرتي ከኩርፊያው ከመዝጋት ባህሪው ወጥቷል አፍራፊ አይባልም ሰላምታ ያቀርበው። ያንኛው እንኳን አመትም ቢያቆርፈው ይሄንኛው ግን ተላቋል ባገኘው ቁጥር ሰላምታውን ያቀርበ ይሄድ ነው። አንዳንድ ሰዎች አሉ ለምን ሰላም አትለውም ወንድምህ ሶስት ቀን በላይ ሆኗል ሲባል ሰላምታ ስለው ሰላምታ ስለማይመልስልኝ ይላል። ወንጀል እንዲሆነ እጅልኝ ምክንያት ይሆንኩት እየመሰለኝ ሰላምታ አልሰጥም። ለምን ረድ ሰላምታ መመለስ ዋጅብ ነውና ወራሱ ደግሞ ወንጀል ነውና በእኔ ምክንያት የተነሳ ወንጀል እንዲጻፍበት አልፈልግምና ሰላም አልለውም ለዛ ነው እንጂ ላኮርፎ ፈልጊ አይደለም ይላል። አስለን ሰውየው አንተ በማኮረፉ ወንጀል ውስጥ ነው ያለው እና አንተ ያንተ ሰላምታ መደጋገም እሱን ከደረቅ ባህሪው ከአራዊትነት ባህሪው እንዲለወጥ ያደርጋዋል እንጂ ለምን የመዋደጃ ብቸኛዋ ምክንያት ያሏት ነብያችን አለይሂ ሰላቱ ሰላም ብቸኛዋ ነጥብ ሰላምታን መለዋወጥ ነው ብለውናልና ነብያችን አለይሂ ሰላቱ ሰላም። ይህ የተሳሳተ አመለካከት ነው። ወንድሜን አስወነጅለዋለሁኝ ሰላምታ አድርሼለት ሰላምታ እሱ ባለመመለሱ ከሚያደርገው ወንጀል የበለጠ ያንተ ሰላምታ በሱ ላይ ተጽኖ ሊያሳድር ይችላልና የታዘዝከውም ብቻ አንተ ማፍራቱን እንዳይመዘገብህ የታዘዝከውም ብቻ ስራ ከዛ ሰውየው በራሱ ይጠየቅበታል። ወአለይሰ ኢንሳኒ ኢላ ማሰዓ ያ ማንም ሰው እሱ በመወንጀሉ አንተ ተጠያቂ አትሆንምና አስወንጅለሃል። አንተ ሰላም ታቅርብ እስተበ ሐላል በሆነ ነገር ሐላል ማለቀበልም ብሎ ላኮረፈ ራሱን ተከናንቦ ነውና ራሱን ነውና የሚያከናንበው በቅጣት የውመል ቂያማ አንተን የሚያገባህ ጉዳይ የለም። የታዘዝከውን ፈጽም። ለሰው ብለህ ሸሪዓን አታቁም። ከሸሪዓ ካዘዘ ወደ ኋላ አትበል ነው የሚባለው። አላህ ሱብሃነሁ ወተዓላ ለመልካም ባህሪ የነብያችን አለይሂ ሰላቱ ወሰላም ሱና ለመከተል ፍጹም ለጌታችን ታዛዦች መሆንን አላህ ይወፍቀን እንላለን። طيب وعن عائشة رضي الله عنها أن رسول الله صلى الله عليه وسلم قال ستنا عائشة ناتاچن عائشة من النال ساورون يا الله ملكتني قالوا رحم الدهن بساتشو راي يوردنا قالوا لا يكون لمسلم أن يهجر مسلما فوق ثلاث فإذا لقيه سلم عليه ثلاث مرار قالوا نبياچن عليه الصلاة والسلام ለማንኛውም ሙስሊም ሙስሊም የሆነ ወንድሙን ሊዘጋው ሊያኮርፈው አይገባም። 3 ከ3 ጊዜ በላይ 3 ቀን በላይ ለሌላ ሐዲስ በግልጽ ተናገረ። ከ3 ጊዜ በላይ ነው ታቻው አሉት። ላይ ግን ያው ከ3 ቀን በላይ ማለታቸው ነው። فإذا لقيه سلم عليه ثلاث مرار አንድ ጊዜ ብቻ አይደለም ሲያገኘው ያ የተጣላውን የተኮረፈው ሰው ሲያገኘው السلام عليكم ورحمة الله وبركاته ምናልባች አልሰማም ሊሆን ይችላል። አሁን 3 ጊዜ ደጋግሞ አሰላሙ አለይኩም ይላሉ ነብያችን ናቸው አለይሂ ሰላቱ ወሰላም። እንደዚህ ምሉን ሐዲሱ ሰሂህ ነው። ሰሂህ አልአልባኒ ፊ ሪዋል ገሪብ እና ኩሉ ذلك لا يرد عليه كل ذلك لا يرد عليه فقد باء باثمه ወንጀሉን ተከናንቦ ይሄዳል። 3 ጊዜ ማሰላሙ አለይኩም ይያለው መልስ ካልሰጠ ያንኛው አካል ወንጀሉን ተከናንቦ ይሄዳል አሉ ነብያችን አለይሂ ሰላቱ ወሰላም። አራተኛው የምናየው ነገር ወንድሙን ያኮረፈ ሰው እንዳኮረፈ አላህ ይጠብቀንና ሞት የመጣበት ሰው የሳት እንደሆነ ነው። እሳት በሳት እንደሚቀጣ ነው። من هجر اخاه المسلم فوق ثلاثه ايام فمات قبل ان يعود دخل النار اسات جبا لحديث ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم لا يحل لمسلم ان يهجر اخاه فوق ثلاث فمن هجر فوق ثلاث فمات دخل النار يقول النبي عليه الصلاه والسلام حديث ايهم الشيخ الالباني صحيح نبلوتال انذهم ابو داود በሶሂሃቸው ላይ ዘግበውታል። ሐዲሱ ወንኛውም ሐዲስ ሶሂህ ሐዲስ ነው። ምንም ጉባር የለውም ችግር የሌለበት ሐዲስ ነው። ግልጽ የሆነ ሐዲስ ነው ወንድሞቼ። እሺ ባረክሮ ነው ወላሂ እንተከማለን። ይህን ነገር ግን ልብ ብለን ባረክሮ ታናየው ካለፍነው እንጎዳ ይሆናል። በተለይ በተለይ አታደፍርሽብኝ በምንል ወይም በሚልቱ ድዱስ የተፈጠርን ያለን አካሎች ባሁኑ ሰዓት አታደፍርሽብኝ የሚለውን የጅብ አይነት የጅብ ቅሷ ታሪክ አይነት ያ ነው እኛ ያለ ነው። በምን ወንድሜን በጠላሁት በምን እህቴን በጠላሁት በምን በተጣላኋቸው በምን ባኮረፍኳቸው የሚል የምንፈልግ ሰዎች ስለሆን በጣም ይሄን ነገር ልብ ብለን ልናየውና ሲቆም ብለን ከራሳችን ከለተአለት ህይወት ጋር እያመሳከር ነው ለመጓዝ መሞከር አለብን። ወንድሞቼ እህቶቼ والله አደጋ ነው፣ በጣም አደጋ ነው። አሁን ባህላይኛ ስናወራው ዝም ብሎ ተራውሬ ይመስላል። ነገር ግን ለዳማን በያጅሉት ጭብጣ ይሞላ ይባላልና የውመል ቂያማ ጣት መንከስ አይበጀንም። ለዳማ ምንም ተቀባይነት የለውም። የቂያማ ቀን ከንቱ ነው። በለዳማ በሆነ ሁሉም ይመኙ ነበር። ሩበማ ይወዱ الذين كفروا لو كانوا مسلمين ካፊሮች እንኳን ክርስቲያኖቹ ሙሽሪኮቹ አይሁዳኖቹ የውመል ቂያማ ውጤታቸውን ያዩ ጊዜ ይረድማሉ። ምን ነው ሙስሊሞች ሆነን በነበረ ይላሉ። እንደዚህ ስሜት ሰለባ ሆነው ሸሪዓን ወደ ጎን ጥለው የሚጓባቸው ባሳሰባቸው በተግባራቸው ሸሪዓን ወደ ጎን ጥለው የስሜት ሰለባና የሸይጣን ሰለባ ሆነው ሲጓዙ የነበሩ ሰዎች ገና ሰከራተል ሞት ላይ ይጀምራቸዋል። ምን ይላሉ? قال رب ارجعون لعلي اعمل صالحا فيما تركت كلا انها كلمة هو قائلها ومن ورائهم برزخ الى يوم يبعثون الى الله سبحانه وتعالى جيتا وهي ملسني لال ማንኛውም ተማማ ማንኛውም ሙጅሪም ገና ሰከራተል ሞት ላይ ሲደርስ አላህ ይጠብቀንና ፊልሙ ይታየዋል። ቦታው የጀሃነም ነው የጀነት ነው ይታየዋል። የዛን ሰዓት ጌታዬ ሆይ መልሱኝ ይላል። መልካም ልሰራ ይችላልውና መልሱኝ፣ እንደው አንድን ኸይር እንኳን ልስራ ነው አንድን ኸይር እንኳን ልስራ ብሎ ይማጸናል። አላህ ሱብሃነሁ ወተዓላ ይማጸናል። ግን መመለስ ይጠቅመዋል? መመለስም የለ። ከላ ኢንሃ ከሊመቱን እቺ ላ ኢላ አላህ ሱብሃነሁ ወተዓላ ተከልከል፣ እቺ እኮ ንግግር ነች። ሆቃኢሉሃ ማንኛውም ሙጅሪም የሚመኛት አባባል ነች። አላህ ሱብሃነሁ ወተዓላ መጋረጃ ውስጥ ገብተዋል። አኸራ ዋናው አገር ለመድረስ ከዱንያ ለቀው ግርዶ በርዘክ ብሎ ማለት የቀብር ህይወት መጋረጃ ውስጥ ማለት ነው። መጋረጃ ውስጥ ማለት ነው። እዛ ይኖራል ውስጥ የሚቀሰቀሱ ድረስ አለ። ከቅስቀሳ በኋላ ደግሞ ዋናውን ደሞዛቸውን ኦሪጂናሉ ደሞዛቸው ይከፈላቸዋል ይላል። አላህ ጥሩ ደሞዝ ከሚቀበሉት አላህ ሱብሃነሁ ወተዓላ ያውጣን ያድርገን ያድርገን እንላለሁኝ። እና ወንድሞቼ እህቶቼ እባካችሁ ልብ እያል ነው እንዴ ስንቶቻችንን ወንድሞቻችንን ያኮረፍ ነው? ስንቶቻችንን እህቶቻችንን አልፎም ሙስሊሞችም ሆነው ስጋ ዘመዶቻችንን ያኮረፍ ነው? طيب ብዙዎች ስላለን እባካችሁ ይህን ሐዲስ እናዳምጠው። እሺ ከለት ለት ተግባራችን ከባህሪያችን ጋር እያየነው እያመሳከርን ለመሄድ እንሞክር ወንድሞቼ። እና ነብያችን አለይሂ ሰላቱ ወሰለም ምን ይሉናል? لا يحل لمسلم ان يهجر اخاه فوق ثلاث ከሶስት ቀን በላይ ማንኛውም ሙስሊም ወንድሙን ሊያኮርፈው አይገባም። አሁን ነብያችን አለይሂ ሰላቱ ወሰለም فمن هاجر فوق ثلاث ከሶስት ቀን በላይ ያኮረፈ ሰው فمات ከዚያም ኩርፊያውን ሳይላቀቅ ያ ራዊት ባህሪነቱን ዚያውሪ ባህሪነቱን ሳይላቀቅ የሞተ ሰው አለው دخل النار እሳት ገባ። መግባቱ የተረጋገጠ ነው። ያው ነብያችን አለይሂ ሰላቱ ወሰለም የተረጋገጠ ያልኩበት ለምንድን ነው? ነብያችን አለይሂ ሰላቱ ወሰለም ዝም ሲናገሩ من كان اخر كلامه لا اله الا الله دخل الجنه له يمجرشاو قالوا لا اله الا الله يهونله سو جنت برغت جبتوال قالوا ايه بالافي غس سيجلص قالوا علماءات بالافي غس سيجلص سيجلص محقق نو مقطعف هايقري نو معناتنا وهم جنت مغباتو هايقري نو معناتنا زي لا يهون دخل النار قالوا سو يوكو غنا نو يموتكو ياو دخل النار اسات جباو እንደሞተ ሰው ይወሳት መግባት አለ የለም እኮ። ምናልባት ከሳት ከቁጣቱ አይነት ትንሽ ትንሽ ቢመጣለትም ግን ሳት ውስጥ ልቅ ብሎ ዛቱ የሚገባው መቼ ነው? የው መልቂያማ ነው። ፈሪቁን ፍልጀና ወፈሪቁን ፍስዒር እንደ አላህ ሱብሃነሁ ወተዓላ የዛን ጊዜ አዋጁ ሲታወጅ ማለት ነው። አዋጁ ሲታወጅ ነው። ነገር ግን ነብያችን አለይሂ ሰላቱ ወሰለም ጉዳዩ ከበድ ያለ መሆኑን ሲያስረዱ እሳት ገባሉ። ወንድሙን እንዳኮረፈ የሞተ ሰው እሳት ገባሉ። ስንት አመት የተኮረፍናቸው ሰዎች አሉ። ካውንስ ይሄን ሐዲስ አልሰማን ሰዎች ለመጀመሪያ ጊዜ የምንሰማው ሰዎች ይሄን ሐዲስ ታነሰማው በስተፊት ሙተንስ በነበር ሌላ ብዙ ሰዎች እየሞቱ አይደለም? ዘመዶቻችን ሞቱ አይደለም? እኛስ ብንሆን በሳቸው ፋንታ የሞት ነው። መቼም እርግጠኛ ነኝ ዛሬ መጀመሪያ ጊዜ የሰማነው ይሄን ሐዲስ እሳት የሚያስገባን መኳረፍ መሆኑን ያውቅ ነው። አንድ ወር ሆነ አመት ሁለት አመት የተኳረፍ ነው ሁላ አፉታ እንደምንል አልተራጠረም ኢንሻአላህ። ሱብሃንአላህ እዚህ ሀገር አንድ ዓሊም ሲናገሩ አንድ ቅሷ ተከሰተ። የት ነው? መካ ወይም ጅዳ ውስጥ ነው ቅሷው ማለት ነው። በአሁኑ ሰዓት ነው ሁለት ወንድማማቾች ተኳርፈው 30 አመት ሆኗቸዋል። ያጀማ ሁለት ወንድማማቾች ያንድ አባት ያንድና ልጅ 30 አመት ሙሉ አይዘያየሩም፣ ቴሌፎን ማይደዋወሉም። የፈለገ መንገድ ላይ እንኳን ቢታዩ ጀርባ ነው ተስተካክለው የሚታለፉት። እና አንድ ቀን የ25 አመት ጎልማሳ ወጣት ልጅ ያለው አለ። አንደኛው ሁሉም ልጆች ይወልዱ አሳድገዋል። የ25 አመት የ30 አመት ያደረሰ ወጣት ያለው ልጅ አለ። እንግዲህ ዩኒቨርሲቲ ይማር ወጣት ያደረሰ ማለት ነው። የአባቱ ወንድም እንዳለ ይሰማል፣ ግን አያውቀውም። በአንድ አካባቢ እያሉ ማለት ነው። ለምን አይዘያየሩም? ሞትም ቢመጣ ሰርግም ፍጹም እንትና አይገናኙም ማለት ነው። እና ይሄ ልጅ ትንሽ ልጁ ሙልተዚም አይደለም፣ ግን የሆነ ሐዲስ ሰማ። ሐዲሱ አሁን እዚህም አሁን እኛ እናየዋለን። ምንድን ነው? በየቀን የማን ለባሮቹ አላህ ሱብሃነሁ ወተዓላ በሩን ከፍቶ ይምርላቸዋል። ሽርክ ለሌላቸው ባሮች ሁሉ ይማራሉ። እሱም ሐሙስና ሰኞ ሰኞና ሐሙስ እያንዳንዱ ሙስሊም ሽርክ የሌለበት ሙስሊም ወንጀሉን ይማራል። ሁለት የተኳረፉ ሰዎች ሲቀሩ እነዛ ንሳ እስከሚታረቁ ድረስ ከራህመቱ ወደ ኋላ አስቀሯቸው ተብሎ ይለያል አሉ። ያንን ሐዲስ ሲሰማ ለአባቱ ሄደና አባቴ ሆይ ዛሬ ምሳ ልጋብዝህ አለው። የመጀመሪያ ጊዜ ነው እንግዲህ ገና ተማሪ የሆነ ልጅ አባቱን ልጋብዝህ ሲለው ወይ ነው የምጋብዝህ ይላል። እኔ ደስ ሳለኝ ቦታ አዲስ ዛሬ ልጋብዝህ እፈልጋለሁ አለው። ልጁ ጭንቅላቱን በጥብጦታል። ይሄ የሰማው ሐዲስ ማለት ነው። እሺ አለው። በዚህ ሰዓት ላይ በደንብ ልብስ ልበስ፣ ቆንጆ መጣን ቤት ነው የምወስድህ፣ ቆንጆ ምግብ ቤት ነው እና የምወስድህ። ዛሬ እሺ በለኝ ብቻ አለው። ጠለባት ማለኝ እሺ በለኝ አለው። ኧረ ልጄ ምንድነው ንገረኝ። አልነገርህም አባቴ ሆይ አለው። መጀመሪያ እሺን አስቀድምልኝ አለው። ኦኬ እንግዲህ እንደዚህ ታስቸገርከኝ፣ የፈለከው ነገር ልጄ አይደለህ፣ አብሽር አደርግልሃለሁ ልጄ አለ። አሁን ይዞት ወጣና መኪና ላይ ሆነው ምን አለ አባቴ ሆይ አለ፣ የኔ ጠለብ ዛሬ ምን እንደው ታውቃለህ አለው። ምንድን ነው ልጄ አለው። አንተ እኮ 30 አመት ያህል ከአላህ ረህመት የራቅ ሰው ነህ አለው። በእኔ እድሜ በላይ የኔ እድሜ አካባቢ ላይ እኔ ወይም ህፃን እንደሆንኩ ጀምረህ የአላህ ረህመት ከቤታችን ገብቶ አያውቅም። አላህ ከረህመቱ አባሮ ነው የምትኖረው። ሰዎች ሁሉ ሲታዘንላቸው የጌታ ረህመት አዘንተው ረህራ ተሸፍናቸው ምሕረቱ ሲወርድላቸው፣ አንተ ግን ተከናንፈ በወንጀል የአላህ ቁጣ ሰፍኖብህ ነው ያለው አለው። ምን አረክ ልጄ? ከምን አመጣሁ? እንዴት አይነው ወሬ? ወላሂ ከአላህ ረህመት ውጭ አንተ ያለው አለው። ልጁ ምን ሆነ ነው ልጄ? አበርክ እንዳለ አላበርኩም አለው። 100% ስለምተማመን ማለት ሞታ ምን አለሁኝ አለው። እንዴት አለው? እንደው በህይወት ሰምተህ አታውቅም? የረሱል አለይሂ ሰላቱ ሰላም ንግግር በማንኛውም ሰኞና ሐሙስ ማንኛውም ሽርክ የሌለው ባሪያ ሁሉ ይማራል፣ ያለ ሀዘነት አይወርድበታል። ሁለት የተጣሉ ሰዎች በወንድሙና በሱ መካከል ኩርፊያ ያለባቸው ሰዎች ብቻ ሲቀሩ አንዚሩ ሀዘን ሀታ ያስጠሊሃ እስከሚታረቁ ድረስ ከራህመቴ እንዳታቅ እንዳያገኙ ብሎ አላህ እንደሚያበረራቸው ይህን አልሰማህም አለው። አባትየው ተበረከረከ፣ ደነገጠ፣ በጣም ደነገጠ፣ ጨነቀው። መሬት ሊውጠው ተመኘ። የዛ ሰዓት ልጁ 30 አመት ሙሉ ከረህመት ለካ ርቄ ነው ካላህ ተጣልቼ ነው ማለት ነው ያለሁት። ወንጀልም 30 አመት ወንጀል ሁሉ አንድ ቀን እንኳ ተምሮልኝ አያውቅም። መልሐል ያ ወለድ ያለ ምንድን ነው ችግሩ አለ። መፍትሄው አለው። መፍትሄውማ በእኔ እጅ ነው አለው። አይ እንግዲህማ ምንም ማድረግ አልችልም አለው። ከአንተ ትእዛዝ ውስጥ ገብቻለሁ፣ እንደፈለግህ አድርገኝ አለ። አባቱ ደነገጠ በጣም ቀጥታ ልጁ ሄዶ መኪናው እየነዳ ማቤት ሄደ ባት ቆመና አጎት ብር አፈን ጀረስ አደረገ እና ሲገባ ጀረስ አርጎ ሲከፈት በሩ የማያውቀው ወጣት ልጅ ነው አሁን ስና እሱ ወንድም ጋር ተጣላ ወደ አና ወዲ ነው ተወልዶ ተልሶ የሆነው ልጅ ማለት ወጣት ነው አያውቀውም ማን ልበል አለው እኔ ፍራን ብሉ ፍራን የወንድም ልጅ ገሌ ነኝ አለው ደነገጣ ጎትዩ ምን አመጣህ አለው እንዴት ልመጣችለት ቤቴንስ ማናሳየህ እንዴት መጣህ አለው እኔማ ዛሬ መጥቻለሁ ልታስገባይ ፈቃደኛ አይደለም አለው አረጋው አለው ወንድምንም ይዤ መጥቻለሁ አለው አባቴንም ይዤ ነው መጣሁት አለው እንዴት ይዘህ መጣህ አለው አጎቴ አለው ተሰማኛለህ አንድ ነገር ልንገርህ አታውቀኝም እኔም አላውቅህም ባይኔ አይቻላቅም አንተም አታውቅም እኔን የአባቴን ወንድም ያን ማረፊያ ለማየት የተከለከልኩበት አንተም የወንድምህን የጉበቱን ቁራጭ የደሙን ቁራጭ ልታይ አልቻልከው ምክንያቱ ምን እንደው ታቀልባ አለው ምንድነው ልጅ አለ ደነገጠ የማያውቀው ልጅ ነው አይቶት የማያውቀው ወንድም ልጅ ነው ብሎ ሲመጣ አጎቴ ብሎ ቤቱ ሲመጣለት ከአላህ ረህመት ውጭ ስለሆናችሁ እናንተ ወለታችሁ አለው ለሰላሳ አመት ያህል የአላህ ዝነት የሚባል ነገር ምህረት የሚባል ነገር ሀጊቷችሁ ስለምታይ ከአላህ ረህመት መጥዶች ስለሆናችሁ የወንድም ልጅ ማየት አልቻልክም እኛንም ያጎታችንን ፊት ለማየት በእናንተ ምክንያት ተከልክለናል ይሄን እንደዚህ አይነት ኒዕማ ያንተ ፊት ማየት ለሰላሳ አመት ያህል እድላችን ተነስተናል በእናንተ ምክንያት አለው አጉልዩን ደነገጠ ግቧል አሁን ትንሽኛውን አዘዘና ልጁ አዛዥ ሆነ በልተነስና አሁን ግንባሩ ላይ ሳም ትልቀህን ወንድም አለው አባቱ መሰል ትንሽኛው ለዛንኛው በግንባሩ ሰማሉ ግንባሩን ሳመ ተላቀሱ የዛን ቀን ሐፍላ ሆነ በ30 አመት ውስጥ ያ ጀማ 30 አመት ተቋርፈው በልጃቸው የታረቁ ሰዎች አሉ እኛም መካከለ ግጠኛ ያሆነ ዝህሩም ካለ ነው ብዙ ሰዎች አመት 6 ወር ሳምንት እንበል በኩርፊያ ላይ ያለነው ሰዎች ብዙዎች ነን ሁለት አመትም ያቆረፍናቸው ሰዎች ሊኖር ይችላሉ አራት ስራ አመትም ሊኖር ይችላል والله ያልሰማችሁም ሲንደገና አስተውስትና ይሄ አዲስ አሁን ማስተዋሻ ነው ለእናንተም ለኔም ለመጀመሪያም የሰማችሁ ሰዎች እንደዚህ አይነት ባህል ውስጥ ያለን ካሁን ጀምረን አልመሸም እንደርሳለን የተውበት በሩ ክፍት ነውና አችንን እንመለስ የተቋረጠላቸው ዘመሮቻችን ወይ ሙስሊም ወንድሞቻችን ታሉ ውርደት አይደለም ና እስከዛሬ አፈላህ መስል ያለፈው ሁሉ አላህ ይቅር ይበለን እና ዛሬ ያለፈው ሁሉ አላህ ይቅር ይበለን ይቅር በለኝ እኛው ኩብያለሁ አፉ ብዬሻለሁ አፉ በል ብለን እንዋደቁላ ነገሩ አደጋ ነውና እሳት ገባ እኮ ያለው ነው እንድትቋረፈ የሞቱ ሰዎች ወንድሙን አቁርፈ ሞተ ሰው እሳት ይገባል ትክክለኛ ነው ይያሉ ነው ለሽና ለሽራቱ ሰላም እስቲ አላህ Subhanahu Wa Ta'ala ልባችንን ይመልስልን ወደሱ ሸሪዓ ይመልስልና የተስተካከለች ልቦና ያድርግልንባችንን ትቢትን የሸይጣን ስራ ወደ ክብር የሚባል ኩራት የሚባል ነገር አላህ Subhanahu Wa Ta'ala ያላቀን እሱ رحيم ነውና ከዚህም የከፋ አግራለጽ ነብያችን አለይሂ ሰላቱ ሰላም ገልጸዋል እሱ ምንድነው ምን ይሉናል አቡ ኸራሽ السلمي የሚባል ሷሃባ رضی الله عنه وارضى ሲያወሩን ምን ይላሉ انه سمع النبي صلى الله عليه وسلم سمع رسول الله صلى الله عليه وسلم يقول يا الله ملائكتኛ الله ይደዳቸውና رحمت السلام ይብረድባቸውና ሰማኋቸው ሲሉ ይላል ሲሉ ሰማኋቸው ምን ሲሉ ሰማቸው መንሃጀራ አኻሁ ሰነተን فهو كسفك دمه ይሉን ነብያችን አለይሂ ሰላቱ ወሰለም አንድ ወንድ ሙስሊም ወንድሙን አመት ያቆረፈ ሰው ነብያችን አለይሂ ሰላቱ ወሰለም ወንጀሉ ህይወቱን እንዳጠፋ ደሙን እንዳፈሰሰ ነው የሚጻፍበታል ደሙን እንዳፈሰሰ ይጻፍበታል ሐዲሱ ሶሂህ ሐዳ وأسم بسنن أبو داود لاي يتورانو شيخ الألباني حادث صحيحنو بلو تهلا زي لاي سفك نبالو نقر من دنو إراقة الدني دم مفسسنو لما جاوز الحد بإصراره عليه سنة كاملة لسوس كان عذر يتسطو سو أمتسم ولو أكرفو عملت أن يهنو كشريعة كفكر اللد وچ وطو فكأنه قتله بسيف الفقه لك بسيفو أنقتن قرد تربو انديت علونو يمن مزق بطاو نبيش عليه الصلاة والسلام إنا السي أمت يا قرر في سويتش يأند مسلم دنيا فسسني هال يات نفس يات أفاني هال نو يتمزق بنسك زاد الرز يما لقن أهم بن ملس عند رسي ما تعلم إن الله يقبل التوبة التائبين بل يفرح بتوبة عباده باروش شبه متوبتات شو بتعمل دوم الدسالنا السي جيتات لم ناس درست إنيام المشى منا أهم من درسالن ولا الله سبحانه وتعالى إن ملس የአንድ ሙስሊም እኮ ደም ያሉት ነቢያችን አለይሂ ሰላቱ ሰላም ካባን ካመገሱ በኋላ ምን ይላቃ አደረገሽ አንቺን ካባ ይሄ ሁሉ ዝዋር ይሄ ሁሉ ሰው የሚመጣብሽ ወደ አንቺ ዙሮ የሚሰግድ ምን አይነት ክብር ነው የሰጠሽ ይላሉ ካመጋገሱ በኋላ ነቢያችን አለይሂ ሰላቱ ሰላም ነፍሲ በእጁ በሆነው ጌታ እምላለሁ አሉ። ያን ግን ካንቺ ክብር የበለጠ ነው ብለው ካባን ተናገሩ ነቢያችን አለይሂ ሰላቱ ሰላም። ታዲያ ወንድሙን ደም እንዳፈሰሰ ነው ከተባለ አመት ያቆረፈ ሁለት አመት ያቆረፈ ሰዎች አራት አመት ያቆረፈ 10 አመት ያቆረፈ ሰዎች እንዴት ነው ወንድሞቼ እህቶቼ አባቶችም እናቶችም ልትኖሩ ትችላላችሁ ወዝሩም ላይ ስማችሁን ስያሜያችሁን እንጂ ያው ማንነታችሁን በአካል ስለማንታወቅ ማለት ነው አላኩልህል በአባቱም ደረጃ በእናቱም ደረጃ ያላችሁት ሴቶች መሆናችሁ ወንዶች ያው ወንድሞችና እህቶች ስለሆናችሁ በወንድሞችና እህቶች ማለት በአላህ ሱብሃነሁ ወተዓላ በአላህ ሱብሃነሁ ወተዓላ እማጸናችኋለሁ የምማጸናችሁም ለራሴ የምወዳት እንጂና ለእናንተም ስለምወድ ነው የአላህን ሪዷ ስለምወድ እናንተም ወድጄ ነው ላ ዩእሚኑ አሐዱኩም hatta yuhibb li akhihi ma yuhibb li nafsihi ስለተባለ ሙእሚን አይሆንም ካሚል አይሆንም ኢማኑ ኢማኑ ጎደሎ ነው ለራሱ ይወደደውን ለወንድሙና ለእህቶቹ ያልወደደ ተብሏልና በአሁኑ ሰዓት ይሄን ከሰማን ጀምረን ለብዙ ጊዜ ተቆራርፈን ተቆራርጠን የኖርን ሰው ሁላ ከአሁኑ ጀምረን ከልባችን ሙጥጥ አድርገን ይሄን እርኩስ ተግባር እርኩስ ባህሪ እባካችሁ እናውጣው ሸይጣን እየሳቀብን ነው ያለው ሸይጣን እየሳቀብን ስላለ እባካችሁ አላህ ብላችሁ እሺ ጎብኝተው ይበል የፈለገ ያጥቁን የፈለገ ያድርጉን ሙስሊሞች አይደሉ ሙእሚኖች አይደሉ ታዲያ ወንድሞች ወንድማማች ናችሁ ይላልና አይደል በቁርአን ላይ ስለተረ እንደምን ሙእሚኑና ኢኽዋን ያናል ነው ያጀማ እባካችሁ ያላህን ውደታ እናገኝ የዛሬ እሺ በዛሬው አረሊት ጌታችንን አስደስተን እንደርባካችሁ ኩርፊያ ጥላቻ ያለብን ሰዎች ከልባችን እናውጣና አላህ ሱብሃነሁ ወተዓላ ያግራልን እንላለሁ አሚን طيب ስድስተኛው ነጥብ ምናየው ምንድነው ሰውየው ተቆራርፎ ሰላምታ ሲለው ካልመለሰለትሳ ምን ይሆናል የሚለው ነው ምንድነው መልሱ አሰላሙ አለይኩም ብሮት ወንድሙ ያንኛው ወንድሙ መልስ ካልሰጠው መልእክ ወአለይከ ሰላም ወራህመቱላሂ ወበረካቱ ብሎ አላህ ሱብሃነሁ ወተዓላ መልእካን ያዝለታል መልእካ መልሱን ይሰጣታል ملائكوش ملتون يسألت على الملائكوش ترد السلامة إذا لم يرد أحد المتهاجرين ولدت التقرف سوش عندنا سلام بلوت ليلو سلام تاك هالملسة ملائكا يملس اللتان لحادث حشاب بن عامر الأنصاري رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا يحل لمسلم أن يهجر مسلما فوق ثلاث ليال فإن تصارما فوق ثلاث فإنهما ناكبان نعوذ بالله عن الحق ما داما على صرانهما وأولهما فيئا يكون سبقه بالفيء ك كفارة له، فإن سلم عليه فلم يرد عليه ورد عليه سلامه ورد عليه سلامه الملائكة ورد على الآخر الشيطان، فإن مات على صرامهما لم يجتمع في الجنة أبدا، لم يجتمع في الجنة أبدا إلى النبي عليه الصلاة والسلام. ይህ ሐዲስ ሶይ ሐዲስ ነው። የተለያዩ ዘጋቢዎች በተለያየ ዘገባቸው ላይ ዘግበውታል። ወንድሞቼ ምንድነው ይህ ሐዲስ የሚለው? لا يحل للمسلم ለማንኛውም ሙስሊም ሙስሊም ወንድሙን ሊያቆርፈው አይገባም ከሶስት ቀን ለሊት በበለጠ ይሉናል። فإن تصارما فوق ثلاث أي فإن تقاطعا ቢቆራረጡ ከሶስት ሶስት ቀን በኋላ እንደተቋረፉ ከቀጠሉ ሳሉ ነብይ ሰለላሁ ዐለይሂ ወሰለም فإنهما ناكبان عن الحق ከሐቅ ያዘነበሉ ሰዎች ናቸው ከሐቅ መስመር ላይ የወጡ ሰዎች ናቸው ይላሉና ነብይ ሰለላሁ ዐለይሂ ወሰለም وأولهما فيئا የሚመለስ فيئ ብሎ ማለት የመጀመሪያው ይሄሽ ማለት ነው ተኩርፊያው የተመለሰ ሰው የኩኑ ሰብቁሁ بالفيئ መመለሱ መጀመሪያ ተወንጀሉ ተኩርፊያው በመመለሱ ከፋረተለሁ ወንጀሉን አላህ Subhanahu Wa Ta'ala በዛ ምክንያት ይፈቅድለታል የወንጀል መፋቂያ ይሆንለታል فإن سلم عليه فلم يرد عليه يا ترى مجمر يا ككفر يتملسوا كطلاشاو ككفر كمزغاغات يتملسوا سويه سلامتا بيقربنا سلامتاو سايملسلت ودرس بيملس ياقربوا سلامتا ملائكاوچ يملسلتان قالو نبيشنا عليه الصلاه والسلام بذاننياو سا يوندمون سلامتا يالملسسوا ما نملسلتان ሸይጣን ይሆናል መልስ የሚሰጠው ማለት ነው። ሸይጣን ደስ ሲለውና ሸይጣን ሰላምታ ሰላምታውን ለሱ ሰላምታ ያቀብሏል ማለት ነው። ሸይጣን ማን ነው? ማን ነው? አለይሳ አዱወና በላ አዱው ስለጥላታችን ነው። እንግዲህ የሸይጣን ጓደኛ የሆነ በዳይሬክት ምንድነው ትርጉሙ? ከዚህ ምን እንደረዳው ሸይጣን መልስ ሰጠው ያአላህ Subhanahu Wa Ta'ala ጥላት ይሆናል ማለት ነው። ያአላህ በአላህ ዘንድ የተጠላ ሰው ወንጀለኛ ይሆናል የሸይጣን ጓደኛ ይሆናል። ለምን ሸይጣን ይመለስለታል ተባለኛው? ሸይጣን በጣም ደስ ስለሚለው ነው እንድትቆራረጡ እንድቆይ ስለሚፈልግ ማለት ነው። ወረደ على الاخر الشيطان ليريضه بفعله ወንድሙን እንዳፈረፈ በመዘውተሩ በመከተሉ ሸይጣን በጣም ይደሰታል። ለምን? ይሄማ ሸይጣን ከኛ ይፈልገው። ሸይጣን እኮ ወንድሞች እህቶች መዝራ የአዝሪት ቦታ የለውም የንግድ ድርጅት የለውም መጋዘን የለውም እኮ ያጀማ ምግብ ቤት የለውም። እኔና አንተ አንቺ ነን እኮ የሸይጣን ሽግሉ ሻግል ቢዚ የሚያደርገው 24 ሰዓት ቢዚ የሚሆነው እኛን ለማጥመም ብቻ ነው። ወላሂ ንግድ አይነግድም ሸይጣን እርሻም አያርስም። ኢንቨስት የሚያደርገው ማለት ነው ሸይጣን የጠማሞችን ቁጥር ማብዛት ነው። ከአላህ ረህመት የሚባረሩ ሰዎችን በማብዛት ነው ኢንቨስት እናደርገው። ልማቱ እሱ ይሄ ነው። فبعزتك لاغوينه مجمعين كلهم እኮ በልቅና ብላለሁ አጠማቸው አለ ያለ ሸይጣን። ግን መጨረሻ ላይ الا عبادك منهم المخلصين ከኔ ተንኮል የጠበካቸው ያጸዳቸው ባሮች ሲቀሩ በነዛ ላይሳ ስልጣን የለኝም ኃይል የለኝም ካንተ ረህመት ላባራቸው። ሌሎችን ተከታታይ ሌሎች ከበበል ሰማሎ ከጀዛኩሙላህ ኸይር ጀዛ ኡስታዝ الله يجمر اللوت. أستاذ والله بطعم كبار نقر نهي نقر اندو سبحان الله الله يستكاك لن والله ما نم سوبي هون كالله قامت علات اني الله يتقلو النقر مسرات مي فلقي الله يمسلن يمقن فين يا بني آدم سنبال بطعم بطعم كبار. እኔ አሁን አንድ ራሴ ጥያቄ ምንድነው ኡስታዝ በሆነ እንዶ ፋሚሊ ውስጥ የሆነ ነገር እንትን ሆነና በስልክ ይቅርታ ጠየቁ ማለት ቴክስት አርጌ ጠየቁ አፉታ ማለት አፉታ ጠየቁ መልስ አልተሰጠኝም ደወልኩኝ መልስ አልተሰጠኝም እኔ አሁን ከራሴ ላይ አወረድኩ እንግዲህ ያ መልስ ያልሰጠው ሰው ነው የሚጠየቀው እኔም አብሬ እንዶ አላህ ይቆጣብኛል አሁን እኔ በጣም ይሄ ነገር ያስጨንቃል ወላሂ እንዲደርሱን ስንሰማው ደግሞ ያ አላህ እኔ በጣም ይጨንቀኛል አንዳንድ ጊዜ እኔ በራሴ መጥፎ ነገርን መናገር አልፈልግም ምናልባት ሰዎችን ሊጎዳ ይችላል መራቅን ፈልጋለሁና እንደዚህ ስንሰማው ደግሞ አላህ የጠላውን ነገር ሱብሃንአላህ ሰዎች ደግሞ እኛ ሰው እንደዚህ በተደጋጋሚ ይቅርታ ፉታ ሲጠየቁ ነፍስያም አለ እዚህ መሃል እንዶ ነፍስያን ማሸነፍ አሁን አንድ ሰው አስቀይሞኝ እንኳን እኔ አፉታ በተደጋጋሚ እኔ አፉታ ከጠየቅኩኝ ያ ሰው ነፍስያ ነው የሚይዘው ወይም ሌላ በቃ ከጥፋቱም የማይታረም ብዙ ሰው አለና እንዶ ይሄንን እስኪ እንትን በሉን ኡስታዝ ምናልባት ጥያቄም ግልጽ ከሆነ አዎ በጣም አይዳ በጣም ነፍስያ በጣም ይዘው አለ አሁን እንደሆነ ሱብሃንአላህ በጣም ብቻ ከባድ ነው እና የኔ አሁን እኔ አንድ ሰው አፉ ታጠይቄ ያ ሰው በጸፋው አፉ ብያለሁኝ ወይም አፉት ሊላህ ብሎ እንትን ካላለ እንደው አፉታ የጠየቀው ሰው ከወንጀሉ ነፃ ይሆናል ወይ? والله አለም እንግዲህ ለኔ እንዴት ነው ምን ይሉኛል በዚህ ዙሪያ? ኡስታዝ ሰምተውኛል? ኦኬ ማይክ ፍሪ ኡስታዝ። بسم الله الرحمن الرحيم اختي حرمتا يتيشو طياكي ببزو هدوشاشن ناوان دموشاشن ببزو مسلم فاميلوش يمي كسات نقرنو اندوم انيا بزو شاشن لوش عالقا لوش تكاقا لوين لبي تكاقا يمي البحري ايان النورالن اي مجم عبرو ينو نورسو ጉልቻና አለ ጉልቻ እንኳን ይጋጫል አብሮ ስለሚኖር ይላሉ ምድጃ ውስጥ ሆኖ ማለት ነው መጋጨት ያለ ነው ግን አሁን አንቺ እያልሽ ያለሽው ችግሩ ተፈጥሯል ችግሩን ግን ደውዬ ይቅርታ ጠየቅኩኝ ከዛም ደጋግም ያለሁኝ ያንቺ አይነት ባህሪ በረሱል ግዚያ ላይ ሰላቱ ሰላም ተከስቶ ላንድ ወጣት ተደናግሮት መጥቶ ረሱል አለይሂ ሰላቱ ሰላም ልክ የዚህ አይነት ጥያቄ ጠይቋቸው ነበር ምን አለ ያ ረሱላህ ኢነ ሊ ቀራባ ዘመዶች አሉኝ ወሽሩ ኢለይሂ ወይሽኡነ ኢለየ ለእኔ ኸይሩ ላቸዋለሁ እሳቸው ደግሞ መጥፎ ነው የሚሆኑት እኔ ጥሩ ነገር ስናገር እሳቸው እኔን የሚያቆስ ነገር ይናገራሉ እኔ ተዘይራቸው እሳቸው ደግሞ ዝምድና ቁርጥርጥ እንዲፈልጋሉ እኔ እሰጣቸዋለሁ እሳቸው ደግሞ ባገኙት አጋጣሚ ሁሉ እኔ እንዳገኝ ነገር አይፈልጉም እሳቸው ይከለክሉኛል እና ምን ይሻለኛል አላቸው ረሱል አለይሂ ሰላቱ ሰላም ምን አሉት ይህ እንደዚህ አሁን የምትለው ነገር እውነት ከሆነ አሉት فكأنما تصفه ململ አሉት ትኩስ አመድ ረመጥ ማለት ነው ረመጥ ታውቃላችሁ ሁላችሁም አማርኛው ትክክል ነው መሰለኝ ረመጥ ቃንቄ ነገር የተቀላቀለበት ትኩስ አመድ ማለት ነው ትንሽ ማያቀጣጥል ሰዓት ነገር ያለበት ቃንቄዎች ያረመጥ ይባላል እና ትኩስ አመድ ልክ ያጎረስካቸው እንደዛ ነው ያቃጠልካቸው ነው በዛ አሉት እና ምንድነው አሉት ይሄን ብቻ በቃም ولا يزال من الله لك ظاهر ከአላህ Subhanahu Wa Ta'ala ደግሞ የታዘዙ መላእክቶች ረዳቶች ካንተ ጋር ናቸው ዲሉ ያንተ ነው አይዞህ አሉት ዘውት በዚህ ላይ ቀጥል በት አሁን አንቺም አንቺ ቅርታ ታጠይቀሻል የደወልሽ ነው የሶስት ያተሰጠኝም ብለሽ ማለቤ አይደለም ነው ምለው እሚል ተገቢው ምንድነው ቀጤ አንቺ ሳቸው በመቁረጣቸው አንቺ እየቀጠርሽው ዝምድናውን በመቁረጣቸው ሳቸው ጠይቁበታል እንጂ ቻትጠየቅበትም የሆነ ነገር ሆኗል ግን ሀቅ ከሆነ ንብረት ከሆነ ገንዘብ ወስደሽ የሳቸውን ሀቅ ወስደሽባቸው መመለስ የሚችል ነገር ከሆነ በአካል የሚመለሰውን ነገር ጥሬ ሀብቱን መመለስ አለብሽ ግን የሌላ የሌላ ጉዳይ ከሆነ ካፉ በሉኝ የበለጠ ምንም ሌላ መድኃኒት የለውም ይቅርታ ጠይቂያቸው ከዚያ በኋላ ዱአ አድርግላቸው ሀቃቸው በማይመለስበት መልኩ ደግሞ ተሆነ ዱአ አድርግላቸው ረሱላህ ሰለላሁ ዐለይሂ ወሰለም ሰውየው የሰውን ሀቅ መመለስ በማይችለው መልኩ ከሆነ ያለው ዱአ ያድርግለት ብለዋል ነብያችን አለይሂ ሰላቱ ሰላም እና መቼ ሀቁን ሞልቻለሁ እስከምት ድረስ ዱአ ያድርጉለት እና አንቺ ቀጥይበት በዛው መደወለሽንም አታቋርጪ በአካልም መገናኘታሽ ዘይራችሁ መቼ ቤታችን መጣ ብለው አይደበድቡሽም አያባሩሽም ያው ዘጋጉሽ ይሆናል ትንሽ ችላ ያላናግርሽ ይሆናል እንጂ ምንም አይደለም ያ ግን ይደጋገም ካች ሲደጋገም አላህ ሱብሃነሁ ወተዓላ ያንቺ ዚያራና መደወል መደጋገም እሳቸውን ካሉበት ወንጀል ያወጣቸውና እንድመለሱ ያደርጋቸው ምክንያት ለኸይር ምክንያት ለተውበት ምክንያት ልትሆን ይችላል ቀጥይበት አላህ ይርዳሽ ነው የሁሉም ባህሪ ይሄ መሆን አለበት ይሄ የረሱል አለይሂ ሰላሁ ሰላም ተውጂህ ነው ማይክ ፍሬሮች ጠያቂዎች ገብተሽ ከሆነ ማለት ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ የኔ ጥያቄ ትንሽ ከዚህ ወጣ ይላል ለክ እዚህ ጋር ጀዛከላ ኸይረን ስንልና ጀዛክ ብቻ ብለን ስንጽፍ ምንድነው ያለው ፈርቁ በሁለቱ መሃል ጀዛክ ብለን ስንጽፍና ጀዛከላ ኸይረን ሲባል ያለው ልዩነት ምንድነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ بسم الله الرحمن الرحيم انقري جزاك الله خيرا منك ست صف باف تناغرو ذا ان شاء الله انما عمله بالنيات نو منالبات بزو غزي او زيك لمصاف فيديوهات ليرزمو بنا قالات اندارزمو بن مهصار قال امنتيقو كن انت وي ما انت ذا هوناچو يالاچون سميت لمغلشا نو يميمسلونا ازاي كن ست صفو ተናግራችሁ ጀዛክ ብለ ስጽፍ ጀዛክ الله خيرا ወይም ጀዛኩም الله خيرا ለማንኛውም ሰው ብትናገረው ኢንሻአላህ መልእክቱን ይደርሳል ሙሉ ሆኖ ዱዓው ይደርሳል ብዬ አምናለሁ الله عالم ማይክ ፍሪ السلام عليكم ورحمه الله وبركاته وندي ميستيك سمعتينا استاذ ينن كامطو تايقر جزاك الله ويم جزاكم الله بالفو غزي هنا اندسي سيل بلسيتنا لوندي ليال بلاوي نبرنا استاذ هين نغا بدل ما سلام فالقنا استاذنا استي هين نغا حبرارو لين بيين السلام عليكم ورحمه الله وبركاته بسم الله الرحمن الرحيم ايه من ليو بانغاغر كونه لزيت كونه جزاك الله خيرا جزاكي بلاش معناته نو لوند كونه جزاك الله خيرا نو جزاك الله خيرا لزيت كونه جزاكي ايه يصوتا مغلاچا قال نو معناته نو كنا كيملو وندنا يسيت صوتا مغلاچا قال نو زي لاي نو نجي من ليو لمثال بانجليزيناو فيت تصفي ጀዛክ ብለሽ ስጽፊ ማለት ነው አይ ወይም ዋይ ተካፉ ከ ከተለሽ ጀዛክ ወይ ባለት ማለት ነው ለወንዱ ከሆነ ግን ከ ኢ ይሆናል ማለት ነው ከ ኢ ሆኖ ነው ምጽፊ ማለት ነው ባጠቃላይና በዚህ ነው የሚገለጸው የጾታ መለያ ያው ባነጋገር ተሆነም ደግሞ ያው ልክ እንደዚህ ጀዛክላሁ ኸይረን ጀዛክላሁ ኸይረን ተብሎ ነው የሚገለጸው والله አለ ሰላም አለይኩም السلام عليكم سلام عليكم. مايك فري. بسم الله، السلام عليكم ورحمة الله وبركاته. يعني الطياقة سهولة الله سلام فو اللي ناس تهتمو كزفيتي في نجار مكورا نالبات أنا بي أبدا أي سلام أي سما مني بلس يا جماعة ألو سما السلام عليكم أي سما السلام عليكم ورحمة الله وبركاته. السلام عليكم. أي سما نتورك موالت مش دقامي مايكل انتم بيه لدى يسمى السلام عليكم يسمى يسمى ماشي من لا ترجع كده كنينة ولا من الدنيا تذكره ألو هون يسمى المسألة يسمى يتوسط أنا شو يسمى لينال ماشي يسمى أوكي جزاكم الله خيرا أستاذ يعني تياك إيه سهون أستعيت نو مالت قدم بس تتباس تمارو تسلعفو انتن خزي بفيت أمر خالد دائي قبص دائي تناقرون بتاع موستي على نقرنو من البات لنا انت هونين سنقراتشو ني من دمار بتسقنو من دنيا لو أوكي إن شاء الله من دنيا لو عند سو أفو بلو سيل ودا الله كم يقربنا عند سو دستنيا ليهم كم يتلباتشو من قدوش عندو አፉ ማለት ነው። አፉ ማለት አንድን ሲሆን ከሚያደርጉት አንዱ ነው አለ። እንዴት ነው የተነተነው? ለምሳሌ ቤተሰብ ላይ የሆነች ሴት ትዳር ልትጠየቅ ቤተሰቦቿ ጋር ሲመጡ አንዷ ሊጠይቃት የመጣውን ሰው ወሬ ምንም ባላወቀች ወሬ እንደዚህ ናት ብላ ልትመልሳት ትችላለች። መጥፎ ስሟን እንትን ብላ በኋላ እቺን ልጅ እቺን ሴትዮ ያ ቤተሰብ ይቀየማታል። ቤተሰቡ እናት መሆና አባትም ይቀየማል። እንደዚህ እንደዚህ ብላ ትዳር የመጣው ትዳር ስሟን አጥፍታ በውሸት ብለው ይቀየማታል። ከዘገየ በኋላ እቺ ልጅ ምናልባት ሌላ ትዳር ትይዝና የተሻለ ትዳር ሊገጥማት ይችላል። እነዚህ ግን ቂም ያዘው ሰውዬ ግን ኦር ያዘችዋ ሴትዮ ግን ቂሙን ይዛ ትሰነብታለች። ያን ቂም ያዟ ለራሷ ነው ጉዳት የሚኖረው። አንድ ሰው ቂም ሲይዝ ራሱ ደስተኛ እንዳይሆን ይጋርደዋል። ደስታ ወደ ደስታ ከመሄድበት ይጋርደዋል። ምንድነው ምሳሌ የሰጠው? ለምሳሌ አንድ ሰው መንገድ ላይ እቃ ተሸክሞ ሲሄድ ለምሳሌ ሻንጣ ይዞ ሚከብድ ሁለት ድንጋይ አድርጎበት ሻንጣ ላይ የሚሄድ ሰውና ምንም ሻንጣ ያለ ሰው መንገድ ላይ ሲሄድቹ በሻንጣ ድንጋይ ከይ ሻንጣው እስከቱ ሄዶ ስቶሪ ታም ደሞል ሻንጣው ላይ ከምሳለ ምንም ነው ደሞ ድንጋይ ያያዘው ሰውዬ ደግሞ ባዶ የሚሰማው ምንም ነፃ ነው። ይሄንን ነጋዴው እንዴት ነው የሰጠው? ሰውዬው ዳይ እንዴት ነው የሰጠው? ባህር ላይ ቆ ባንጣ ያዘም ድንጋይ አንድ በጣም ትልቅ ድንጋይና አንድ ማከለኛ ድንጋይ ይዞ የመጀመሪያውን ትልቅ ድንጋይ የመጀመሪያውን አነስ ያለውን ድንጋይ ወረወረው። አሁን ይህን ሻንጣ በፊት ከያዝኩት ይልቅ አሁን ቀሎኛል። እናንተ አሁን ይህን ሻንጣ ይዛችሁት ቢሆን ኖሮ ራሳችሁን አስቡ አለ፣ ይቀላችኋል አለ። ኦኬ። ድጋሚ ደግሞ ትልቁን ሻንጣ ትልቁን ድንጋይ ከሻንጣ ውስጥ አውጥቶ ወረወረው ወደ ባህር። አሁን ደግሞ በጣም ቀለለኛል። አሁን ይቀረኝ ያዝኩት ትራቭሊንግ ባግ ብቻ ነው ያዝኩት፣ አሁን ይቀለኛል አለ። السلام عليكم جمتي سمان يوسف ابن ياقوب مايكل أهل كم سمان يكون عندنا زي مايكل أكل هذا إن شاء الله يكون عندنا تجربة في جه የዛሬው ፕሮግራማችን ኢንሻአላህ የዛሬውን በኔክስት ዊክ ፖስፖንድ አድርገናል ግን ዛሬ በከረንት ኢሹ እንነጋገራለን ስለዚህ አሁን ፕሮግራሙ ስታድ ዳርል ሁዳ መቀጠል ይችላል ጥያቄ ነመርሱ ኢንሻአላህ እነሱ ሲጨርሱ በከረንት ኢሹ አንዳንድ ኦዲዮችን ዲስከስ እናደርጋለን ኢድኑ ማይክ ሰጥ አንዳንድ አሳይኝና ማይክ ልቀቅል ስለሚቆራረበት ትንሽ ሰብር አድርጉ የሚናገረው አይ ኢምፖርታንት ከእሱ መስማት እንፈልጋለን ከወንድማችን ሰብር አድርገን እናዳምጥ አንዳንዴ ያለበት አህዋል ትንሽ ኔትወርክን ፕሮብለም ስላለ አትሊስት እስካሁን ድረስ ይሰማል ነበር አይ ቲንክ አስወጥ ፕሮግራም ይሰኔ ኦኬ ስታድ ዳር ሁዳ ባለው ማይክ መውሰድ ተፈለጉ አንዳንድ አሳዩ ኦኬ ማይክ ፕሊዝ بسم الله الرحمن الرحيم وصلى الله على نبينا محمد وعلى اله وصحبه وسلم وندماچن ابن يعقوب يوسف ابن يعقوب دس يالني يادمكوت نبره ግን የሻንታው ቂሷ ብዙም ነጋ በጣም አይስማም ብር ያቆራረጠ ነበር ነገር ግን ሐሳቡ ተርቢቻለሁኝ ዘሁላህ خیر ምንድነው ያው እኔ ዛሬ ይሄን ታጠቅሻለሁበት ባለፈው መቀኝነትና ተንኮል ውስጥ ማሰብ በሚለው የተነሳ ሰውየው መቀኝነት ካለው ውስጡ ቂም ካለው ሁልጊዜ ይቃጠላል እንደተቸገረ ነው የሚኖረው ነበልባለ ሰዓት ነው የሚፈልገው ነገር የሚዛት የሚመቀኘው ሰውዬ የሚያስደው ሰውዬና የሚጠራው ሰውዬ እንዲከስር እንዲጎዳ ስለሚያስብ ሳይጎዳለት ሲቀር እሱን ራሱን ያቃጠለው የሰዓት ህይወት ነው የሚኖረው እፎይታና ያገኝም ብዬ እዚሁ ድረስ ላይ የዛሬን 3 ሳምንት አካባቢ ነው ሰል አስተምሬ ስለነበረ ያው ጊዜውን በተለይ 6 ሰዓት ድረስ ስለነበረ የሚከተለው የነብዩ ዑመር እንትን ነበር መሰል የናንተ አኔ የናንተ ፕሮግራም ነበርና ያን ላለመሻማት ባለች ጊዜ ህዝቡ ልብ ውስጥ ያለችውን ጥያቄው በቶሎ በቶሎ ለመለስ ፈልጌ ነበር ጀዛሁላህ ኸይር ወንድም ዩሱፍ አሁን ተመቻችቶልታል መሰል እጅ አውጥቷል ማይክ ማስተር ተከለሃለሁ እጅህን ስጠኝ ዩሱፍ ابن يعقوب انت ما تشارلك متجمر لنا غير قال بارك الله فيك جزاك الله خير الجزاء انا بطام دسم لهنا من غزيم قيم يا زسو بدونيام افويتان ياغني مسقايال بالله حمد انت يغدال الا تحبون ان يغفر الله لكم عفوتاكو يا الله المهرت لم يمطاو يا الله عفوتان لم يمطاونا بعفوتا مهرت يمطال بقيم كن ቅጣት እንጂ خیر ነገር ስለማይመጣ ያው ራሱ በዱንያም በአኺራም ይጎዳበታል ቂመኛነት ጥሩ አይደለም ማይክ ፍሪ አኺሱፍ ባርክ ታሚከባ ማለት ነው ተክላላ ሰምታችሁት ነበር ማለት ነው ፕሮንት ላይ እኔ ኮኔክሽን አስወጥቶ የነበረ በያስቤ ነበር ኦኬ ለማንኛውም ምንድነው ያልኩትኝ አንድ ሰው አፉ ማለት ራሱ ነው የሚጠቀመው የኔ ሐሳብ እንደ አስተያየት እሳቸው ባስተባሩ እንደርስ ላይ እንደ አስተያየት ለመስጠት ይየነው ጥያቄ ነበርም ያጣሁት ደናብይስሞ አምር ኸለድ ይባሉ አንድ ሰው አፉ ሲል መጀመሪያ ማለት መልመድ አለበት አፉ ሲል አላህ የተለያየ አውቆም ሳይውቅ የሚያደርገው ይሰራው መጥፎ ነገር አላህ አፉ ይሏል እንግዲህ አለው አንድ ሰው ደስተኛ ሊሆን የሚችለው አፉ ማለት ሲለም ነው አንድ መንገድ ነው ደስተኛ ከ ከማይሆንባቸው እንደዛ ያደረጉት አንዱ ኬዝ ነው። አፍኩን ከሆነ ራሱን በስተም ያጣል። አፍኩን ግን አሁንም ይቆራረጣል ማለት ሶሪ። አፍሚል ከሆነ ግን ደስተኛ ይሆናል ብሎ ምሳሌ ነበር ያስቀመጠልን። ያስቀመጠው በሻንጣ የተያዘ ድንጋይ ነው። አልሰማም አሁንም አይደለ ያጀማ ይሰማል አልሰማም ያሳክር ሶሪ እንግዲህ ምንም ማድረግ አይቻልም። ይሰማል አለሁ ያጀማ ኦኬ ይሰማል ማለት ይቆራረጣል መሰለኝ። ምንድነው ያለው? አንድ ሰው ሻንጣ ላይ ሁለት ድንጋይ ይዞ አንድ ትልቅ ድንጋይና አንድ ማከለኛ ድንጋይ ይዞ አንደኛውን ድንጋይ አንድ ሰው ያለ ሻንጣ መሄድና ሻንጣ ይዞና ድንጋይ ያለውና የሌለው ይዞ መሄድ ሰው አንድ አይደለም ምቾቱ ላይ ማለት ነው። ስለዚህ ይሄን ድንጋይ አውጥቶ ጣለውና ይህ ከዘመድ ውጪ ላንዱ ሰዎች ማከለኛውን ድንጋይ ምን ይዘው ቂም ነው ልክ ስንጥለው የዛን ያህል ይቀለናል አለ። አንደኛው ደግሞ በጣም ትልቅ ድንጋይ ነው ያን ድንጋይ ደግሞ ጣለውና አሁን ደግሞ በዘመድ ዙሪያ በፋሚሊ ዙሪያ ላይ ያዝነው ቂም ነው ትልቅ ድንጋይ እንደተሸከመን ያህል ነው ማሰብ ያለብን። ስለዚህ ለራሳችን ስንል ነው ደስተኛ እንዳንሆን ይጋርዳል እሚል በጣም እንትናት በጣም ደስ ብላኝ ስለነበረ በወቅቱ እና አሁንም ይሄን ነገር ስናገር ከባድ ነው አክቹአሊ። አፉ ማለት በተለይ ከምር አፉ ማለት በቃል አፉ ብያለው ማለት ይቻል ይሆናል ግን ከውስጥ አፉ ማለት በጣም ትልቅ ኢማንና የቂን ይፈልጋል። እንደዚህ ስንማማረው ስንነጋገርበት አንዱ አንዱ ሲያስታውሰን እንደዚህ እየተማርነው ስንሄድ ካልሆነ በስተቀር ከባድ ነው አክቹአሊ። ቀደም ብዙ እህቶቻችን የጠየቁት ነገር ነው። ሁሉም ሰው ሊከብደው ይችላል ግን ኢንሻአላህ አላህ የቂንና እስቲቃማ አላህ ይስጠን አላህ ኢማን ይስጠን። ኢማን ካለን ኢንሻአላህ እንደዚህ አይነት ነገሮችን እንለምዳለን ብዬ ነው እንድንተዋወስ ነው። ጀዛኩሙላህ ኸይራ ማይክ ፈይ بسم الله الرحمن الرحيم. جزاك الله خير أخ يوسف أحسن تبارك الله فيك. نعم ياو دستنيا مهون كفلقن بدنيا لاي لمدست كفلقن قلباتشن سلامي هون إن شاء الله بمي يمكتروا الدرسو تشاتشن بززورياتنا الطني هون أرونا من أين تلب زين الله قامت قنايتن دال لبن يهون أرلو بسفو إن قرباتشو ألن بشن بممكاكر بمويت የሚከብድ ነገር የለም። እኛ ከማንኛውም ነገር ከባዶች ነን ያ ጀማዓ። የሰው ልጅ ከማንኛውም ነገር ከባድ ነው መቆጣጠር ይችላል። አላህ ሙሉ አቅም ሰጥቶታል። ራሳችን እየተዋደቅ ነው እንጂ እና ኩራት የሚባለው እኔ የሚለው ነገር ከጣል ነው ወላሂ ለአላህ ብቻ ከሆነ እንትን ያለን አሳባችን ያለው ካላህ ጋር ማናፍር ከሆነ አሁን ኮኛ ችግር እኮ ቂሙም እኮ ምይዘን እንዴት እሱ ያጠቃኛል እኮ ነው። አሁን ታናስበው እኮ ትቢት ነው እኮ እንዴት እሱን ይላጠቀኝ ይችላል? እንዴት ስሜን አጠፋ እኮ ነው። የራሱን ማጥፋቱን የራሱን ህይወት ማጥፋቱን ሳንገነዘብ እየቀረ ነው። አልበለዚያ በዳይ ማንኛውም በዳይ የሚያጠቃው ራሱን ነው። ይሄን ግንዛቤ ውስጥ አስገባን والله አፉ ማለት ተሱ የገራ ነገር የለም። ቂም መልቀቅ ቂመተው ከሱ የገራ ነገር ምንም የለም ብዬ ነው የምገምተው። ነገር ግን ወንድ ያስፈልገዋል። አላህ ልብስተን ማይክ ፍሪ ጥያቄ እጃችሁን አወጣችሁ ነበራችሁ አወርዳችኋል ካለ በእኔ በኩል ምን ችግር አለ? ማይክ ፍሪ ሰላም አለይኩም። እንዳልኩት ያው የዛሬ ፕሮግራማችን ኢብኑ ዑመርን ትንሽ ጉዳይ ስላለው መምጣት አልቻለም። እኔም ብዙ የተዘጋጀሁበት ስላልሆነ ኢንሻአላህ የዛሬን ፕሮግራማችን ያው በከረንት ኢሹ በአሁኑ ጊዜ በሚካሄድ ውስጥ እንናገራለን። ዳሩል ሁዳ ጊዜ ካለዎት እና አንዳንድ ነገር ብሎን ከእናንተ ደርስ መቼም አንጠግብም። ለዚህ ነው ዝም ብዬ ቁጭ ያልኩት። ስቲል ጊዜ ካለዎት አንዳንድ ነገር ትንሽ ገባ ቢሉን ጥሩ ነው። ጊዜ አለን፣ አንድ ሰዓት ተኩል ገና ስላለን ፕሊስ ማነው ማይክ አንስቶ ስፔሻሊ በላስት ዊክ ባደረግነው ደርስ ኖር አይችልም። ስለዚህ ሁለተኛ ለሰው ልጅ ምን ያስፈልገዋል? ሴፍቲ ኦር ሴኩሪቲ ሰላምነት የሚያገኝበት ቦታ ወይም ስፍራ ሊያገኝ የግድ ይለዋል። ደህንነት ከሌለ የሚያደክሞት ቀን የሚገባበትና የሚያርፍበት ቤት ከሌለው ወላሂ በጣም ከባድ እና አስቸጋሪ ነው የሚሆነው እስኪ let us remember the homeless ቤት የሌላቸውን ሰዎች ዛሬ እናስታውሳቸው በጉዳና ላይ የሚኖሩት ብርዱን እየጠጡ ፀሐዩ ያንቃቃቸው ፊታቸው ይጠቁራል በፀሐይ ወቅት በብርድ ወቅት ፊታቸው ሰውነታቸው እና እግራቸው ይሰነጣጠቃል ጌታችን አላህ ሱብሃነሁ ወተዓላ ስለነዚህ ሰዎች አወሳ remember